ገብቶኛልና መሆን ታውቆኛልና ሳልፈራ ባንተ ተማምኜ ሳልልያይ ይደርስብኛል ሳልልያይ ይደርስብኛል መንገዴን በሙሉ እውነት ላንተ አደራ እሰጣለሁ አደራ እተዋለሁ አደራ ሆና ለምድር ሰላም ይሆና